አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሶፍነት እየጠየቀችው አንድ ልጅ ፓራላይዝ ናትና ጣሃራ ማድረግ ወዱ ማድረግ ለራሷ ስለማትችል እኔ ነኝ የማደርግላት። ሰውነቷን ከነካው የኔን ወዱ ያበላሻል ወይ ነው የምትለው? ሰውነቷን ከነካው ጣሃራይን ወይም ደሞ ወዱን ያበላሻል ወይ ነው ያለችው። ማይክ ፍሪ። እሺ፣ እንግዲህ ገላዋን የምታጥባት ከሆነ ሰውነቷን ካልነካችማ እንዴት መሆን ሊሆን አይችልም። ዝም ብላ ሸወሩን ከፍታ ፋርጎ ውሃው ራሱ ሊያጥባት ከሆነ ሌላ ጉዳይ ነው። ግን እሷ በእጇ ልታጥባት ነው፣ የማይቀር ነገር ነው። ስለዚህ በዛ አውራ ባለበት ቦታ ስትደርስ ግዴታ ከሆነ አውራውን መያዝ ካለባት አውራውን መያዝ በዑለማዎቹ ሶስት እንትን አለበት፣ ሶስት አስተያየት ነው ያለበት። ሶስቱም ጠቅስና ትክክለኛው ነገር ነግራችኋለሁ። አንድ ሰው የራሱ አውራ ወይም የሌላ ሰው አውራ ከያዘ ዑለማዎቹ ምን አሉ? ለምሳሌ አልኢማም الشافعي على طول وضوء يفرسال አሉ። በመያዝ ብቻ ውዱ ይፈርሳል። እሺ፣ ኢማም አቡ ሐኒፋ ጨርሶ አይፈርስም አሉ። ምን አለበት እሱ? ያኒ የራሱን ብልት ወይም የሚስቱን ብልት ወይም የልጁን ብልት ከያዘ ውዱ አይፈርስም። ያው የአካሉ ክፍል ነው የያዘ እንጂ ምን አደረገ አሉ። እንግዲህ የውላሹ መذهب አቡ ሐኒፋና መذهب الشافعية ሁለቱም አንጻር ናቸው። الشافعية بمجرد عوران كنكا وضوء يفرسال. الحنفية بمجرد انتو عوران كنكا اي فرسل. طيب تفكر ان يوغن مذهب احمد بن حنبل ان يمالكية رأينو تفكر ان يوغن واكثر الفقهاء بزيهنو ميهدو من دنو السو عوران بشهوة بسميت كيازي وضوء يفرسال. ዝም ብሎ እንደዚህ ከያዘው ግን ውዱ አይፈርስም። የራሱ ብልት ይሁን ወላ የሌላ ብልት ይሁን በስሜት እስካልነካው ድረስ ውዱ አይፈርስም ይላሉ። ስለዚህ በዚህ እንሄድና ገላዋን ስታጠብ ያኒ አውራዋን ከያዘች በስሜት ካልሆነ ውዱ አይፈርስም። ማይክ ፍሪ። السلام عليكم በረመዳን ለራስ መቅራት ነው የሚሻለው ወይስ ሰውን ማስቀራት ነው የሚበልጠው? ከሁለቱ የቱ ነው የሚሻለው ነው የሚለው ጥያቄው። ማይክ ፍሪ። ሁሉም ቆንጆ ነው፣ ላኪን የበለጠ ራስህ ስትቀራ ነው። ምክንያቱም ረመዳን هو ليس شهر التعليم بل هو شهر القرآن رمضان شهر القرآن يتشاله متن አስር ጊዜ በተኸተም ቁርአን ቆንጆ ነው። አምስት ጊዜ በተኸተም ቁርአን ቆንጆ ነው። በጣም ቆንጆ የሚሆነው ደግሞ 30 ጊዜ ስትተኸተም። ግን ቢያንስ የደካሞች ደካማ የተባለ አንድ ጊዜ መኽተም አለበት በወር። እሺ፣ 2 3 4 5 በተኸተም ጥሩ ነው። ስለዚህ በረመዳን ጊዜ ቁርአን ማስተማር ጥሩ ነው። የበለጠ ግን አንተ ለትና ቀን ቁርአን ብትቀራ ነው ጥሩ። ማይክ ፍሪ። ሰላም አለይኩም። አንድ እህቴ ታማ ነበርና ለሩቅያ ወደ ሼህ ወስዶ ሼኹ ሩቅያ ለማድረግ የናትን ስም ጠየቁ። የናት ስም ለምን ተጠየቀ? እዛ ላይ በእስልምና ህክሙ እንዴት ይሆናል? ለምን እንደሆነ የጠየቁትና የጠየቁት ለምን ይሆናል? በእስልምና ይፈቀዳል ወይ ነገር ይላሉ። ማይክ ፍሪ። እሺ፣ የናትን ስም መጠየቅ በእስልምና ምንም አይነት ቦታ የለውም፣ እንዲያውም ከሱና ውጪ ነው። ከዚህ ልጨምርህ ደግሞ በተመክሮ የታየና ብዙ ሩቅያ የሚያደርጉ ነገር ያወቁት ነገር ግን የናት ስም የሚጠይቅ ራቂ አይደለም፣ ሳህር ነው። ልድገመው፣ የናት ስም የሚጠይቅ ለሳህር ነው እንጂ ለሩቂ አይደለም። ስለዚህ የናት ስም የሚጠይቅ አትሄድበት፣ ጨርሶ አትሄድበት። ይህ ነገር ሳህር ሊያደርግብህ ነውና ከሱና ውጪ ነው። بدعانو انديوم لمطفو نغير يمتقم من من አለበት እናት አሁን ህክማ ወደ ወደ አንድ ሸክ ተሄዳለች የእናት ዋስ ምን ያርግለታል እሱ ከጅን ጋር ሆኖ ስህር ለማረካል ሆነ በስተቀር ማይክ ፍሪ እኛው ጥያቄ ደግሞ ኡስታዝ በረመዳን ውስጥ ለሰባት ቀን ጉዞ ብናደርግ ከሆነ ጉዞ ላይ ከሆን ያንን ሰባቱ ቀን መብላት አለብን ወይ ወይስ መጾም አለብን ነው ጥያቄው ማይክ ፍሪ እሺ አንድ ተሳፋሪ ከዛ ከመቀመጠው ከተማ የመጨረሻው ቤት የከተማው የመጨረሻ ቤት ከዛ ከወጣ ተሳፋሪ ነው የሚባለው እስከሚመለስ ወደ ከተማው እስከሚመለስ ድረስ ምርጫው በእጁ ነው ያለው ሰባት ቀኑ ቢያፈጥር والله الله سبحانه وتعالى ፍቃድ ሰጥቷል ላ መጾም አለብን ካለ ደሞ መጾሙም ጥሩ ነው وانت صوم خير لكم الى الله سبحانه وتعالى بتصوموا ጥሩ ነው ለምን እንደሆነ እንደዚህ ያለ ዑለማዎች ምናሉ ጭነት እንዳይሆንብህ ያኒ አሁን ሰባት ቀን ዝም ብለህ ብትበላ በሰፈር መጾም እየቻልክ ያኒ መሪያቱ ቀዝቃዛ ነው የምትገባበት ሆቴል ነው ለመጾም ትችላለህ ግን ፍቃድ ተሰጥቶኛል ብለህ ታፈጥራለህ ምንም አይደለም አፍጥር ግን ቀዳ ስታወጣ ስለሚቸግርህ ያን ብትጾም ይሻልሃል ላ መጾም አልችልም ካልክ ደሞ ብላበት እንደፈለክ አርግ ሰባት ቀን ያንተ እንት ነው ምርጫ ነው የተሰጠው ማይክ ፍሪ ኡስታዝ የኛው ደግሞ ስልካችን ላይ የአዛን እንትን ድምጽ ቀርጸን ለሰላት እንዲያነቃ እናደርጋለን እሱ ላይ ህክሙ እንዴት ነው በእስላም ይላል ማይክ ፍሪ እሺ ይህ ነገር جميع العلماء በጣም ነው የጠሉት ይህ ነገር በጀዋል አዛን ማረግ ቁርአን ማረግ ዘፈን ማረግ ዱዓ ማረግ እነዚህ አራት በጣም የተከለከሉ ናቸው ለምን በሉኝ ሙዚቃ ያው حرام ስለሆነ ሙዚቃ አይደረግም طيب ቁርአን ብታደርግ الله سبحانه وتعالى واذا قرئ القران فاستمعوا له وانصتوا سلا عليه አይደለም ቁርአን ከተቀረ ስሙት ዝም ብላችሁ ስሙት ነው ማለት ወንድየው ሰውየው ግን ምንድነው የሚያደርገው ሴትም ወንድም አንድ ሰው ሲደውልለት بسم الله الرحمن الرحيم ቁርአን ነው የሚያደርገው ሰምታችሁ ታቃላችሁ አንድ ሰው አምጡልኝ ሲደወልበት ቁርአን ከቀራ ሲቀራ ዝም ብሎ ቁርአን ነው የሚሰማ አለ እንዴት ይሰማል የተደወለለት ይሰማል እንዴ አይመጣም ስለዚህ ለቁርአኑ መጀመሪያ ማፌዝና መናቅ ነው አሉ ቁርአኑን አቋርጠህ መነጋገር ለምን ቁርአን ታረጋለህ ሰው ምንድነው እስቲ ንገሩኝ ጥቅሙ ምንድነው والله በአለም ያሉ እስላሞች ተሰብስበው አንድ ጥቅም ሊያመጡለት አይችሉም ጉዳት ካልሆነ በስተቀር بسم الله الرحمن الرحيم الف لام م يصير انت تقارطواله كذا كغدنيا غا تناغرال لمن قران ترغاله هي عندنا دعاء دمو كذا يباسه دمو اللهم اهدنا في من هديت انت امين ما عرفنا يالبه انت كنت تقارطواله دعاء الفلقم عند ما عرفنا اشي قران دعاء اذان زفن انذي اربع نغروش بجوالاتين ان ندرك አንድ ጥቅም አምጡልኝ ብላችሁ እስከ ፈጅር ጊዜ ብትጥሩ አንድ ጥቅም ለማምጣት አትችሉም ረብሻ ካልሆነ በስተቀር ረብሻ والله ረብሻ ነው እኔ እውነቴን ነው ልንገራችሁ ስለ ጀዋል አንድ ሙሐደራ አድርጌ ነበር የምታስተውሱ ከሆነ እኔ እንደኔ ከሆነ አንድ ሰው ማንነቱን የምገምተውና መስፈረው በጀዋል ነው አንድ ጊዜ ላለሁ የ60 ዓመት ሆኖ በጀዋሉ ዘፈን ሲያስገባ ምን አይነት ነውር ነው ይሄ ነገር እድሜው 60 67 ምናምን እንደዚህ ነው 50 60 ምናምን ከዛ በኋላ አንድ ሰው ሲደውልለት አምጣው የማን ዘፈን ነው ዘፈን ይዘፍናል ሙዚቃ ነው ጃዝ ነው ከበሮ ነው ምናምን ድግድግድግ ይላል ይሄ የሰውየው ማንነት የሚያሳውቅ ነው እሺ ህፃናት ቢያደርጉ ክልክል ነው ግን ሸባቦች የ20 አመት የ15 ዓመት እነዚህ ሸባቦች እነዚህ ሸባብነት ስላጠቃቸው ነው ትላለህ። አንተ የ50 የ60 የ70 አመት ምን ዘፈን አስገባህ? ስለዚህ እነቴ ነው ነውር ነው ጥሩ አይደለም። ማንነትህ ሁለት ጸጉር አብቅሎ ቀይን እንት ነጭና ጥቁር ጸጉር እንደገና ግማሽ ነፍሱ በልህድ የገባ ሰው ዘፈን ሲያደርግ በእንትኑ ወላሂ እኔ ከአይኔ ነው ሞድቀው ሰውየው ጥሩ አይደለም ይሄ ነገር። አዛን ደግሞ እንዳልኳችሁ አዛን አዛን ምንድነው ሱናው አዛን ሲል እንደሚለው ትላለ ከዛ ሀይ አለ ሰላሲል ላ ሐውለ ወላ ቁወተ ኢላ ቢላህ ሀይ አለ ፈላህ ላ ሐውለ ወላ ቁወተ አንተ ግን እየዘጋው ነውና ክልክል ነው ማይክፍል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሙአዝ ለጠየቀችው ያለፈው ሰላታችን ያለፈንም ሰላት ከሰው ጋራ አንድ ላይ መስገድ እንችላለን ወይ? በጀማዓ መስገድ ይቻላል ወይ? ያለፈውን ሰላት ማለት ነው። እሷ ያለፋት ምናልባት መስጊደዳ ከጀማዓ ጋር መስገድ ማለት ነው። መክፈል ይቻላል ወይ እንደዛ? ማይክሪ እሺ። መስከ መስጠቴ በፊት ወንድሞች የምትችሉ ከሆነ አሁን የምትሰጠው ጥያቄና መልስ ቀረጹትና ያ መጅልስ ዚክር በሚለው ሩም የተከፈተው አላ አይደለም በዋትስአፕ የተከፈተው እዛ ብታስቀምጡልኝ በጣም ደስ ይለኛል። ምክንያቱም ብዙ ሰው ፓርቶክ ለመግባት የማይችል ሰው ሊጠቀምበት ስለሚችል የምትቀርጹት ከተቻለ በዛ በመጅልስ ዚክሬን በረው እዛ አውርዱት ኢንሻአላህ። እሺ አንድ ሰው ሰላት ካሳለፈ ጀማዓ ሆኖ መስገድ ቆንጆ ነው እንጂ እኔ ዝሁር አለፈብኝ አይደለም መስጊድ ሄጄ 3 4 ሰዎች ካገኘሁ በጀማዓ ከሰገድን ሁላችን በጣም ቆንጆ ነው። እንዲያውም ይሄን ይቀርና ዝሁር ካለፈብኝ እኔ መስጊድ ገብቼ አስር ሲሰግዱ ካየሁ ከነሱ ተከትዬ እነሱ አስር እየሰገዱ እኔ ዝሁር ብየነይቴ ገባለሁ። ለኔ ዝሁር ነው ለነሱ አስር ነው። ስለዚህ በማንኛውም እንኳን ይህ ሰላተ ሌል ቢሆንም ጀማዓ ሆኖ መስገድ ይበቃል። ማንኛውም ነፍል ከጀማዓ ሆነ መስገዱ ይበቃል። ናም በተለይ ፈርድ ከሆነ አምስት ሰላቶች ያለፈብህ ይሁን ያለው ይሁን በጀማዓ ሆኖ መስገድ ቆንጆ ነው። ማይክፍሪ ቢስሚላሂ ራህማን ራሂም። የኔ ልጅና የወንድሜ ልጅ መጋባት ይችላሉ ወይ ነው የምትለው? እሷ ወንድም አላት የሷ ልጅና የወንድሟ ልጅ ሁለቱ መጋባት ይችላሉ ወይ? ማይክ ፍሪ። በጣም ቆንጆ ነው እንጂ እኔ አሁን ከናንተ ወንድም ካለኝ እስቲ ዳሩኝ ለልጄ። ቆንጆ ነው እንጂ የሁለት ወንድማማቾች ልጆች ይጋባሉ። ለው በኢትዮጵያ ባህል ሳይሆን በሽርዓችን ነው ማለትቹ። በኢትዮጵያ ግን ብዙ ባህል አለ። ሰባተኛው ዘመድ ቆጥረህ ነው ይላል። አንዳንዱ ደግሞ ከነጭራሱ حرام ነው ብሎ እንዲያውም እኔ ሰምቼ ነበር ሁለት የዘመዳሞች ልጆች ተጋቡና ሽማግሌዎችና የአገር ሽማግሌዎች ተሰብስበው ኒካሁን አፈረሱ። ለይዋቸው እንዴት ያልተደረገ ባህል ታረጋላችሁ? كيف يا اخي እንዲያውም የበለጠ እሱ ነው ዘመድህ ስታገባ ነው ቆንጆ እና ዝምድናችሁ በጣም እንትን ይሆናል ይጠነክራል። ስለዚህ ምንም የሚከለክል ነገር የለም። ማይክሪ ኡስታዝ አንድት ልጅ አባትየው ከመንግስት በአራጣ ማለት ነው ዘር ወሰደና ለእርሻ በጊዜው መክፈል አልቻለምና ያ በጊዜው መክፈል አልመቻሉ እንደገና አራጣው እየጨመረበት ይሄዳል ከመንግስት እና የሱ ልጅ ልትከፍልለት ፈለገችና ይሄን ከአራጣው መክፈል አለበት ወይ? ህግሙ እንዴት ይሆናል? ከናራጣው መከፈል አለበት ወይ ወይስ ዋናው መከፈል ነው ያለበት ነው የምትለው? ማይክ ፍሪ። እሺ ዋናው ብቻ ለመክፈል ይፈቀድለታል አይፈቀድለትም? በመጀመሪያ ደረጃ ከመሰረቱ ስህተት ነው ያደረገችው ወይም አባቷ ማለት ነው በጣም ከባድ ስህተትና በጣም ከባድ ወንጀል ነው ያደረገው። ቤት ለመስራት መሬት ለመግዛት ምን ለመግዛት ፋብሪካ ለመስራት ብለ ባራጣ መበደሩ በጣም ከባድ ወንጀል ነው። እሺ ሆነ ነገሩ ሆኗል። አሁን ለምሳሌ ግማሽ ሚሊዮን 500 ሺህ ብር ሰውየው ተበደረና አሁን እስከ ከፍሎ እስከሚጨርስ ድረስ ባራጣ ነው የሚከፍለው። ኦኬ እኛ ምንለው በሸርዕ አትክፈል መክፈል የለበትም በሸርዕ እንደዚህ ነው የሚባለው መክፈል የለበትም حرام ነው طيب መንግስቱ አይተውም እስር ቤት ያስገባዋል ባራጣ ካልከፈለ ደግሞ ገንዘቡ አይቀበለውም እና በችግር ይገባል ከተባለ يعني መፍትሄ የለውም በእስልምና በእስልምና አራጣ አትብላ ነው የሚለው በቃ ስለዚህ እኔ እንግዲህ መሽሎኪያና ማምለጫ እሱ ይፈልግለት ሁለተኛ ነገር ሁለተኛ አባትዋ ባራጣ ያወጣው ሰው ያወጣው ወይም የተበደረው ገንዘብ እሷን አይመለከትም ምክንያቱም አላህ ሱብሃነሁ ወተዓላ ምንድነው የሚለው ወላ ተዚሩ ዋዚራቱን ዊዝራ ኡኽራ ያንድ ሰው ወንጀል ወለያ ሰው ወንጀል አይሄድም ግን እሷ አባቷን ለመርዳት ከፈለገች እዳውን ትከፈልለት እዳውን ትከፈልለት ያው ለምሳሌ ግማሽ ሚሊዮን ከሆነ ግማሽ ሚሊዮን ከቻለች ትከፈልለት አራጣው እሱ ራሱ ይሸከመው ምክንያቱም እሷ በአራጣ መግባት የለባትም እዳ አለበት ሰውየው እዳው ትከፍልለታለች አራጣው ከዛ ይቆማል መጀመሪያ ገንዘቡ ከተከፈለ አራጣው ይቆማል ሁለተኛ ነገር በአራጣ እጇ መግባት ማስገባት የለባትም እሷ ላኪን እንደ አባቷ ባለ እዳ ስለሆነ እንድትረዳው ይፈቀዳል ግን ካፒታሉ ወይም ደግሞ ካፒታሉ ትከፍልለታለህ በአራጣ ግን አትግባ እሷ ማይክፍሪ بسم الله الرحمن الرحيم استاذ عند بالنا مست نبرونا باليو تنش راق بلو هدنا غادنيا نبرو انا مستيو غنزب اسفلغات لوچي متادرغو غنزب اسفلغاتنا بتدوللت اسو دمو لذا لغادنياو دولو لمستي ابدرلني يهن ياهل غنزب ستلني بلو ለጓደኛው ሲደውል ጓደኛው ለምስቱ ይሰጣል ለዚህ ሰው የምስት ይሰጣል ማለት ነው ከዛ በኋላ ያ ገንዘብ ሳይመለስ እነዛ ሁለቱ ባልና ምስት ይፋታሉ ሲፋቱ አሁን ያኛው ገንዘብ ያበደረው ሰውዬ ማን ነው መመለስ ያለበት ይሄን ገንዘብ ያ ባልየው ነው መመለስ አሁን ፈቷታል ባልየው ነው መመለስ ያለበት ወይስ ተጠያቂዋ እሷ ምስትየው ናት ايه نوم ملو تياكو مايك فري اشي مستوى بمنم اينت مكنياتا تتياكم بهولت نقر مجمّريا بسو سرس كاللتش درس يكالب حلافنتو يسونو سلزيه مستوى اسكهولت درس አንዲት ሳንቲም እንኳን ልታወጣ አትጠየቅም ቀለቧ ቤት ክራይዋ ምናምንዋ ምግቧ መጠጧ ሁሉ የባሉ ሐላፊነት ስለሆነ የትም ፍጪው ዱቄትም አምጪው እንደሚባለው እሱ ከፈለገው ቦታ ያምጣና ይቀልባል እሺ እና ለጓደኛው እስቲ አበድራት ከፈልላት ከፈላትና ቀለብ ስጣት እኔ ከፍልሃለሁ አለው አይደለም ከዛ ተፋቱ በምን አይነትም ትጠየቀው ሚስቱ ምክንያቱም ገንዘቡ የወሰደችው በሁለት ነገር መጀመሪያ በባልዋ ጥያቄ ባልዋ ነው ስጡት ያለ ሁለተኛ ቀለቧ በባልዋ ስረው እንጂ እሷ ራስዋን መቀለብ አትገደድም ስለዚህ በምንም አይነት መስፈሪያ ብንሄድ የሚከፍለው እዳው የሚከፍለው ባልዋ ነው እንጂ እሷ አይደለችም ማይክ ፍሪ እዚህ ላይ ለምሳሌ እዚህ ላይ ራስዋ ብትበደር ሄዳ ዝም ብላ ራስዋ ብትበደር አለ ባልዋ ፍቃድ ነገሩ እሷ ተሸከመዋለች ምክንያቱም ባልዋ አልፈቀደም يعني እሱ ከኪሷ ሊሰጥ ይችል ይሆናል ወይም ሊሰጣትም የማይፈልግ ሰው ሊሆን ይችላል ስለዚህ ላኪን እሱ ለጓደኛው ስጣት ካለ የራስ ወዳ ነው ማክፍሪ ኡስታዝ የረጀብና ሻዕባን ጾም ሁሉን ነው የምንጾመው ወይስ እንዴት ነው የምንጾመው እሱን ብትነግሩን ይላሉ ማክፍሪ ረጀብና ሻዕባን ረጀብና ሻዕባን የሚሉት ወራት ለየት ያለ የጾም ነገር የላቸው ግን ያኒ ጾም ቢያበዙ በጣም ጥሩ ነው እንጂ ረጀብ ሁሉ መጾም ሻዕባን ሁሉ መጾም እንትኑ ሸዋል ሁሉ መጾም ዱልቀዒዳ ሁሉ መጾም ዱልሒጃ ሁሉ መጾም ያኒ ይሄ ነገር የሚያስገድድህና ሱና የሆነ ነገር የለም እና ግን በረጀብ ብትጾም በሻዕባንም ብትጾም በተለይ በሻዕባን የመጨረሻ ቀናት መጾም መክሩህ ነው ሻዕባን ከግማሽ ሻዕባን በኋላ ያለው መጾሙ አይወደድም አይመረጥም ስለዚህ ለየት ያለ የመጾም እንትን የላቸውም እነዚህ ሁለቱ ማክፍሪ ኡስታዝ ሱረቱል ሙልክና ሱረቱ ሰይዳ ማታ ማታ ይቀራል እዛ ላይ ልዩነቱ የሁለቱ ልዩነት እዛ ላይ ልገልጹልን ይላሉ ማይክ ፍሪ ሱረቱ ሰጅዳ ማታ ማታ የሚቀራ በሱና የለም ሱረቱ ሰጅዳ የምትቀራው ጁምዓ ነው ነቢያችን ሰላተል ፈጅር ጁምዓ سورة السجدة نا سورة الدهر هل أتى على الإنسان حين من الدهر بولتن يو ركعة باندن يو ركعة دمو سورة السجدة ألف لام سجدة يكأرو نبر سورة الملك جن نبيات جن دزيهالو بيما تاو سورة الملك يميك أراسو كعذاب القبر كقبر إياك الله هادنا والعلو سورة الملك نبيات جن دزيهالو سورة يعني 30 ايه يالات سوره الملك كمتنياتو بفيت يقرا كموته يعني يقبر شجرنا يقبر سقاي تادنوالچ قالو سوره السجدة دمو اندزي ادلم ست ماتا ماتا ميقرا ميل اني سمعت علاقم حديث لينور يشلال كن اني الدرسني ميقراو كن جمعه في صلاه الفجر سوره السجدة اول ركعه سوره الدهر هدت ركعه يسجد يقرا المايكري استاذ بجمعه كان امامو خطبه كجرسه بوحالا لولتو ركعه بتا درسو مسجدو بقي نو وي نا خطباون السمام مالت نو خطباو الدرسن بتم بصلاتو كن درسوال ايهن بقي نو وي مايكري كبزو اجر تحرموال انجي صلاته كدرسه صلاه الجمعه درسه ان لالن شي صلاه الجمعه كدرسه هلت ركعه كامام قال كسجدوا عند ركعه بيهونم عند ركعه صلاه الجمعه كدرسه صلاه الجمعه سجدوال ان لالن خطباو مسماتو كان بتام كباد سنه نونا بتلي بتلي بمسجد هنا خطبه انتن امام خطبه يادرجه مناغرو منقساقسوم يعني ان النجر مسراتن بتام يتكلكله نو جن انت زغيته متته زغيته مت صلاه بتشا كاغنيه صلاه الجمعه درسها ان لاله جن بنو يالفه يالفه ببزو نجر نو مجمريا طوات يمتا لصلاه الجمعه لو جمل اند قربه نو قالو النبي عليه السلام لا الله جمل اند ستنه ሁለተኛ ጊዜ የመጣ በሬ እንደሰጠ ነው ሶስተኛ ጊዜ የመጣ ፍየል እንደሰጠ ነው አራተኛ ወቅት የመጣ ደግሞ ደሮ እንደሰጠ ነው መጨረሻ ጊዜ የመጣ ቁንቁላል እንደሰጠ ነው ኢማሙ በወንበር ላይ ከወጣ በኋላ የመጣ ሰው ግን መላእክቶቹ በዛ በመስጂድ ደጃፍ ሆኖ አጅር የሚጽፉ ምንድነው የሚጽፉት እነሱ ለምሳሌ አቡ አኒስ መጣ ግመል ይዞ መጣ ብሎ ይመዘግባሉ ምክንያቱም አራት ሰዓት ጧት ነው ሄደው እሱ ሁለት ሰዓት ጁምዓ ከመሆኑ በፊት በሁለት ሰዓት አስቀድሞ ሄደ እሺ ዩኑስ ከግማሽ ሰዓት በኋላ ሄደና በሬ ይዞ መጣ ተብሎ ይመዘገባል بحر الإسلام يعني عند ساسيك أرو هيدنا فيه ليزو متاتبلو يمزق قبال شي طيب كذبها لا حسنات ربسات سيك أرو سلات قبا انقلال ليزو متاتبلا آهن لقنا من نبل مسالي فتحياء ويم أبو عبد الله إمامه ومبركوت أبو هلا قبا من نقر سايز متى مكناتهم يميصفوا ملائكوتش ورقة تقللو خطبة لما اسمع سلمي قبو زيرو بارو أجو قبا يبالال ساعة الجمعة قني سجد يبالال ما يكفري أستاذ يوتر صلاة سالسك بيالف بني برساو قدام أوتات على البني وي إلان የዊትር ሰላት ማይክ የዊትር ሰላት ያለፈበት ቀዳም አውጣት ይችላል واجب ነው አንልም ምክንያቱም ራሱ ዊትሩ فرض አይደለም ዊትሩ فرض ስላልሆነ يعني ቀዳም አውጣቱ ደግሞ فرض አይደለም ግን ቀዳ ቢያወጣው ቆንጆ ነው ግን ቀዳ ሲያወጣው እንዴት ነው ቀዳም ያወጣው ለምሳሌ ለሊት 3 ረክዓ ዊትር የሚሰግድ ከነበረ بكن أرات ركعة نمي أرقو مكناتهم كان صحيح ستوطة ويتري مباري لهم سوست ركعة مساقدو ينبري أرات ركعة أرقو يساقدو الشي بلاليت أند ركعة ساقدو بيشان بري ميتنيا ويتر كان ألالة موتات كفل لغي هلت ركعة أرقو نمي ساقدو ما يكفري استاذ موبايل لاي قران نا اذان قال تفقد نشيدا يفقدال وي موبايل تليفون لاي نشيدا يفقدال وي يلان مايك فري اشي اني طياقيو بطياقي ملسله اهون اونتي نو لو نغراچو استي سنسو نو يالاچو زي 116 سو استي انت سو በጀዋል ነሽዳ ማረግ ጥቅም አለው በሉኝስቲ አንድ ሰው ይሄን ካልመለሳችሁ እኔ አልቀጥልም አሁን አንድ ሰው ይምጣና ነሽዳ ማረግ ቁርአን ማረግ ሙዚቃ ማረግ አዛን ማረግ ዱዓ ማረግ አንድ ጥቅም አለው በለኝ ዝም ብዬ ተጠብቃለሁ አሁን ማፊ አበደን በዲናችን ደግሞ አንድ ሙስሊም ጥቅም የሌለው ማረግ كل مفتر حرام كل جزي ميعطفا جنزب ميعطفا فائده يللو بدينا شنكل كلو بل ابزانيو فائده يللو غدات الله يي نجر اوتوماتيكالي راسو فائده يللو غدات ينوروال لمثاله قران يدرجه سو فائده يللو غدات كن الله لمن قران سموت يا الله سبحانه وتعالى زغت بسم الله الرحمن زغت دعاء كتدرج امين بلو نو ميبالو انت جن اللهم يا رب سل زقت ترجوان اذا انذي هنا تقسكلاچو نشيدا زفن موسيقى قران دعاء بملو بجوال مارق قنطات فائده للوم فائده للو دومو بسلمنا مارقو بتام يتطلا نجر نو ما يفري طيب اني اهون لنقراتشو انت نشيدا متادرقو ملس اللي ينجزي ما تبل انت نشيدا متادرقو قرآن متادرقو من لمن دنو استنقرين لمن دنو يمي ادرقو كوالو اهون اني نو نو نو بچاة تبلون يمي ادرقو كوالو النزام يادرقو نقرون اهون اونتي نو الدل بنورين اهون شلوتا بنورين زل بيامت اتشي አሁን የምትሰሙኝ ያላችሁ ከኪሳችሁ በሙሉ ጀዋል ወስደው ስንት ሰዎች አሉ ሙዚቃ ያላችሁ ሙዚቃ ብቻ አይደለም ነገሩ يعني ለምሳሌ የተቀነባበረ ዜማ ያለው ሙዚቃ ሙዚቃ ነው የሚባለው ኖርማል ሪንግ ለምን አታረጋው ወይም ደግሞ ዝም ብሎ አለ አይደለም የእንትኑ የወፎት ጫጫታ አለ የዝናብ ሲዘንብ እንትን ድምጽ አለ የነጎድጓድ ምናምን አለ ማንኳኳታ አለ ኳኳኳ አይምል እንደዚህ ያኔ ነፃ ሆኖ ድምጾሽ ይያሉ ለምንድን ነው የምታረገው ማይክፈሪ ወንድሞች ይሄን ጥያቄ በጠይቅ እስከ ፈጅር ድረስ አንስማማ ምክንያቱም መልስ የለውም ኡስታዝ አንድ ወንድም ወይም ደግሞ አንድ ሲስተር ጸጉሯ ሽበት ከሆነ ያንን ሽበት ቀለም መቀባት ይቻላል ወይ ከጥቁር ቀለም ሌላ ይላል ጥያቄው ማይክ ፍሪ ሽበት በማንኛውም ቀለም መቀባቱ ይበቃል ከጥቁር ሌላ ጥቁር ግን አይበቃም حرام ነው نعم ማይክ ፍሪ እኔ ጋ ያለው አልቋል የኡስታዝ ኑር ሐሰን ቅድም አልያዝኩኝም ኡስታዝ ኑር ሐሰን ካሉ ይጠይቁ እኔ ጋ ያለው አልቋል بارك الله فيكم أستاذ نور حسن مايك فري السلام عليكم ورحمة الله تعالى وبركاته يجي تياكي last week يوم الأربعاء يا محمد بن صالح العثيميين رياض الصالحين سوستن يوفولي من نمامار اللن إنها مصافحة انحناء ايفقدم محانقه يهمتقاقف حق مارغ ايفقدم مصافحه بቻ ነው የፈቀዱት رسول عليه الصلاه والسلام except كروق ሀገር የመጣሰው ብለው زيد بن حارثان يتقسل حديثه እና عندي ተታችን ያረገ የጠየቀችን ጥያቄ ነበር ኡስታዝ ምንድነው ይሄ ጉዳይ እኛ سنገናኝ እንደ በባህላችን ወይም የሆነ ኮሚኒቲ ሴንተር ላይ ሆነ መስጊድ ላይ سنገናኝ እንሳሳማለን ይሄ ነገር እኛንስ እንዴት ነው የኛ ጉዳይ እንዴት ነው ብላ ጠየቀችኝ ይሄ ሐዲሱ የሴቶች ብቻ ነጥሎ አላመጣም ኢንሻአላህ ኡስታዝ እና ጠይቃለሁ ቅዳሜ ብያት ነበርና ይሄ ነው ጥያቄው ኦኬ ኡስታዝ ኑር ሐሰን ይሄ ነገር ገና አልነበርከም በፓርክቶክ ዓለም አልነበርከም እንጂ በሰፊውና በደንብ ነው ያስተማርኩት ይሄ ከአንድ አመት በፊት ነው አንድ አመት ተኩል በፊት ነው ሐዲሱ በሪያድ الصالحين አለ በሌላ ማለ እና ነቢያችን ተጠየቁ አኑ አነቁ قال لا يعني نستسامعلن قال لا نتقاقفلن قال لا ننحني قال لا طيب نصافح قال نعم እና اسلام وندم واسلام وندم ستاغنيو ويم اهت ستاغني سنناو لسيتوش اندزي لوندوش اندزي بلو نبياشن اللييو هلت مسلم جن بإجاتشو سلام سيبابالو مجمرات اللقت كماللو سلام تبابلو إجاتشو سيسبو ينبري ونجولو چاتشو بمولو لك يزاف كتال يدرك اي يزاف كتال اندمي رقف ወንጀላቸውን በሙሉ ይረግፋል ዘ እሺ المصافحه هي السنه طيب لكن منالو كروق اگر يمطى لمثاله 10 عمت طفتو يمطى اهلا بلا اجي زرقته سلامات له سوم بتام انتن يلال يقفوا عليه نجر لذلك اسلمنا فقدوال تنانق مساسام نو مت በራሱ መሳም ነው እንትኑ መሳም ነው ያኔ ከሩቅ አገር የመጣ ወይም ደሞ አባት ከሆነ ወይም ሼህ ዓለም ከሆነ እነዚህ ደሞ ራሳቸው መሳም ይሄ ደሞ በጣም የእስልምና አደብ ነው ኦኬ ሶስተኛ ምን አሉ ካልሳምከው ወይም ራሱ ካልሳምከው ተቆጥቶ ጉዳት የሚያመጣ ከሆነ ሰውየው ለምሳሌ ሀብታም ልጅ ነው አሚር ነው ወይም ፈላጭ ቆራጭ ነው ጀነራል ነው ዝም ብለ በእጅ ሰላም ካልከው ተቆጥቶ ብዙ ጉዳት የሚያደርስ ከሆነ ያኔ ሳመው ወይም እቀፈው ወላ እንደፈለከ አድርገው ይህ የእንትኑ ነው ሁለተኛ የመነሳት ጉዳይ የመነሳት ዑለማዎቹ በሶስት ነው የከፈሉት አልቂያሙ ለሁ يعني عند سو سيمتا لمسال 10 سوت تقمطوا بصالون يقينا عند سو غبا መነሳቱ ከሱና ውጭ ነው እንዳለው ቁጭ ብለህ ነው ሰላም የምትለው طيب እዚህ ላይ علماءዎቹ ምን አሉ ያገሩ መሪ ከሆነ ወይም አባት ከሆነ ወይም ዓለም ከሆነ እንነሳለን የመነሳት ጉዳይ ወይም ደግሞ ከሩቅ አገር የመጣ ለብዙ አመት የጠፋ እንነሳለን ሁለተኛ ነገር ካንተ ጋር ተቀምጦ ቆይቶ ሼክ ከሆነ ዓለም አባት ከሆነ ያገሩ መሪ ከሆነ ተነስተህ ትሸኘዋለህ ይህን አደብ ጥቅላላ እስልምና አደብ ነው ተራ ሰው መጥቶ ግን ያኺ አንዳንድ ጊዜ ለምሳሌ በዚህ አገር ይህን አይነት ባህል አላችሁ ማንኛውም የመጣ ሁሉም ይነሳል አንዳንድ ጊዜ ቅፍፍ ይላል ለምሳሌ ሰርግ አለ ወይም ደግሞ አንድ አቂቃ አለ አንድ ሰው ወንድ ስለወለደ ሁለት በጋርዶ 40 ሰዎች ጠራ አይደለም አንተ ቁጭ ብለህ እያንዳንዱ ሰው ሲመጣ ለ40 ሰው መነሳት አለበት ታብ ነው ወንድሞች መጀመሪያ ከሱና ውጭ ነው ሁለተኛ አድካሚ ነው ከዛ በኋላ 5 ሰዎች ሆናላችሁ አንድ ሰው ሲመጣ ትነሳላችሁ 10 ሰዎች ደርሳችሁ አንድ ሰው ሲመጣ ትነሳላችሁ ይሄ ነገር ክልክል ነው ይሄ አንድ ነው هذا يسموه القيام له تمام في هناك قيام اسمه القيام عليه هذا محرم بجميع العلماء قيام عليه مالت من دنو عند سو بومبر لا يقچ بلو انت قومه بنا تقدالت الله عند فنجال اسكميتطا قومه جبناون يزه تقوم الله كذا يسطهنا ከዛ ፍንጃሩን ትሞላለታለህ እንደገና እስከሚጠጣ ቆመህ ልክ እንደ ዘፈን እንደው አጋፋር ምናምን ነው የምትሉት ይህ የድሮ የባሪያዎች ስራ ስለሆነ በእስልምና የተከለከለ ነው አንተ ቀዳለት ቁጭ በል ራሱ ይቅዳ ወይም ደግሞ ሲጨርሰው ሄደህ ቀዳለት ግን ቆመህ ሰው ይበላ አንተ ቆመህ ሰው የጠጣ አንተ ቆመህ ሰው ጋህዋ የጠጣ አንተ ቆመህ ማረጉ እይቱ ራሱ ጥሩ አይደለም ስለዚህ ይሄን እንትን ከልክለዋል ማለት ነው እሺ ሶስተኛ አሉ አሰሶች በመስጂድ ተቀምጠዋል ወይም በአንድ ሳሎን ተቀምጠዋል እሺ አንድ ሰው መጣና ተነስተህ በዛ ስናውጭ ነው ይሄ ነገር ተነስተህ ናቁጭ በል ማለት በጣም እንትን ነው ኢላ አሁንም የስወጡት ዑለማዎቹ ሼክ ከሆነ ዓለም አባት ከሆነ ወይም ያገሪቱ መር ከሆነ ወይም ካልተነሳህለት በጣም ተቆጥቶ ይخربتك يعني ያንተን መስመር ያንተን እንትን ያበላሻል እንደዚህ ከሆነ ሸይጣን እንዳይገባባችሁ ብለህ መነሳቱ እነዚህ በሙሉ አሁን ያልኳቸው የመነሳትና የሰላም አደቦች ስለሆኑ በሱ በነሄድ በጣም ቆንጆ ነው የሰው እንዳይሉን ማለት ግን ከዚህ خیر የሚያስርቀህ ነገር ነው ማይፍሪ السلام عليكم ورحمه الله وبركاته ጥያቄ እኔ ጋር ምንም የለም ቢዙልንና ቢያስተምሩን ትላለች ኢንሻአላህ አስተያየት ነው ሰላም አለይኩም ወራህመቱላሂ ወበረካቱ አስተያየት ዋጥሩ ነው ግን ረመዳን አንደሀ ቀን ሲቀረው ምክንያቱም አሁን ብንናገር ይረሳል خلاص እንደ درس ሆኖ ይረሳል لكن ምንድነው የሚሉት ዑለማዎቹ اضرب الحديد وهو ساخن አሉ ተቀላችሁኝ ያረብ ምሳሌ اضرب الحديد وهو ساخن ለዚህ ብረት የሚቀጠቅጡ ሰዎች ብረቱ እሳት ውስጥ ያስገቡትና ሊያጥፉት ከፈለጉ ወይም አንድ ቅርጽ ለማስወጣት ከፈለጉ እሳት ውስጥ ያስገቡቶ በእሳት ተቃጥሎ ቀይ ሲሆን በዛ ጊዜ ነው የምትመታው በመዶሻ አርገ በዛ ጊዜ ከመታው ወደ ፈለከው ቅርጽ ታርጓለህ ያኒ እሳቱ ከበረደ ከቀዘቀዘ እሳቱ ከሄደ ግን ብትመታው ምን ማይልም አሁን ደሞ የጾሙ ነገር አሁን የሐጁ ነገር አሁን ብንማር እንደ ተራ ትምርት ሆኖ ይረሳል ስለዚህ በዛ ጊዜ መጀመሪያ እንትኑ ረመዳኑ ከመግባቱ ከሁለት ሳምንት በፊት ረመዳን ሲገባም ስለ ረመዳን መናገር በጣም ቆንጆ ነው ምንለው እኔ ማይክሪ ሰላም አለይኩም ሰፊያከንም ከዚህ ምን አለ ልጁ አባቴ ፈርስ አስተካክል ብለው እምቢ አለኝ ጀማዓ ሰላራ ትገዱ ያለ ያስገደኛል እና እኔ ከሱ ጋር መቀጠል ያለብኝ ቤተሰቦች ጋር ብሎ አስተካክል ጥያቄ ተጠቆም ኢንሻአላህ ሰላም አለይኩም ህክማ የጥያቄው አልገባኝ ምን ላረግ አማርኛው የኮሪያ አማርኛ ሆኖ ወይም እኔ የኮሪያ ሰው ሆኜ ነው ስለጥያቄው ድገምልኝ ማለሽ እሺ ደሞ የሚያስቅ ነገር ካለሽ አስቀን እስቲ ማይ ፍሪ ሰላም አለይኩም ኡስታዝ የለከ ሰው አሳቁን ማሻአላ ኦኬ ጥያቄ ምንድነው? ካንዱ ተወጣጥ ልጅ የመጣ ነው ጥያቄ። ቤት ውስጥ አባቱ ቁርአን ጀማዓት ያስተግድ ሰላተል ጀማዓት ያስተግድ ፋት ይሳሳታል። እና አባቴ ሀፍ ትሳሳታል አስተካክል ብሎ ሲለው እንዴ አለ። ከኔ በለጠ ማን ያቃል እንደማለት ማዛ ቃል ሰገድ ቤተሰብ ልጆቹ ምስቱ ሁሉ አብረው ይሰግዳሉ ማለት ነው። እና ምንድነው ማደርገው ጀማዓውን ከሱ ጋር አልስገድ ወይንስ ምንድነው ማደርገው ብሏል ኡስታዝ ከገባሁት እንግዲህ አሁን ኮሪያ ከሆነ እንግዲህ አፉ ወደ ይመጣ እሺ ህክማ እኔ አስቀኝ ያልኩሽ አንቺ ራስሽ ነው ያሳቅሽው አላ ኩል ሐል ኢማም ሆነ የሚያሰግድ ሰው በመጀመሪያ ትዕቢት ነው አስተካክል ሲለው እንቢ ማለቱ እኔ እውነታ ነው ከሱ ጋር መስገድ ይቀፋል እንትኑ ሁለተኛ ነገር ማንኛውም ኢማም በማንኛውም ቁርአን ከተሳሳተ ወይም ከሰበረ ሰላቱ አይፈርስም በሱረቱል ፋቲሃ ከተሳሳተ ወይም የሱረቱል ፋቲሃ ፊደሎች ሰባብሮ ከቀራ ግን ሰላቱ ይፈርሳል ከሱ እሱን ተከትለ መስገድ የለብህም ይህ አንድ ነው ሱረቱል ፋቲሃ የሚሳሳት ከሆነ መታረም አለበት አለበዚያ ኢማም ሆኖ ማሰገድ የለበትም ሁለተኛ ነገር አብረው በቤት የሚሰግዱ መስጊድ ስለሌለ ነው አይበቃም ወንድ ከሆነ መስጊድ ሆዶ መስገድ ነው ያለበት ከሴቶች ወይ ከወንዶች በእንትኑ ተሰብስበው መስገድ አይፈቀድለትም ግን እንበል አውሮፓ መቼስ እንደዚህ ናችሁ አውሮፓ አሜሪካ ካናዳ ምናምን ምናምን ያላችሁ ታዕዚያ የሚገባችሁ እናንተ ነው والله والله እሺ አትበለኝ መስጊድ ቋለ ትልቅ አንተ ነው መስጊድ ያለው አንተ መስጊድ ሊኖርህ ይችላል ሌሎቹ ግን ያላችሁ ደሞ ይሄን አንድ አንድ አንድ ቤት ተከራይተ ወይም አንድ ሰው አንድ ክፍል ነጻ ክፍል አለኛ እዛ ተሰብስበን ይሄ መስጊድ አይደለም مسجد اندتلوت مسجد لعباده يتجنب بيت الله يتبالو نوسو ስለዚህ በነጭ አገር ያላችሁ ከዚህ ራቅ ያላችሁ ሁላችሁም አለለም ላኪን አብዛኞቻችሁ እኔ ያለሁበት ቦታ ብነግራችሁ ለምን ነው ሳውዲ አረቢያ በጣም የሚወደው መሰላችሁ والله والله እዚ እኔ ام الحمام የሚባለው ኤሪያ ነው ያለው በሪያድ ከተማ ሪያድ ዋና ከተማ ነው አይደለም እኔ ያለሁበት ቦታ የፈለገውን 100 ኪሎ ሜትር 100 ሜትር 50 ሜትር ብትሄድ መስጊድ ታገኛለህ ለምሳሌ አንድ ጎዳና ጥምዝዝ ብትል መስጊድ በዛ ጥምዝዝ ብትል መስጊድ እኔ ያለሁበት ቦታ አሁን በዚህ ያለሁበት ቤት አሁን ያለሁበት ቤት 18 አመት በዚህ ቤት ሆኖኛል በእኔና በመስጊዱ ያለው ርቀት 10 ሜትር 20 ሜትር ነው እንደዚህ ወጣ ብዬ ሰላት እንትን ተክቢራተል ኢህራም አያልፍልብኝም ተክቢራተል ኢህራም ማለፍ የለበትም አምስት ወቅት ሞባይልም ጀዋልም አልሞላም ሰዓትም አልሞላም أذانو راسو بيتون أنسوتون مهيدو يهن نعمة تشي وديتنا مهيدو أمست وقت بس مسكين سجدان لهم شي كذا بزي بستجر بستجر باي دو موتنش راك انتنو لمسالي درايبان نارغم درايب بزو درايبان نارغم تغير هذا دمو تلك مسجد دمو عليه مسجد انتن انا يهن نجر بسعودي عربي على نجر له يه نعمة راسو يشار نعمة له يه نجر والله يراسو جنزب يمكفل بتنا لذيه بله سكاي بنورم حساب بنورم شجر بنورم لذيه نعمة بله من نوربت أجر له لكنه وهون عندنا لو يسبر انتي سعودي عربي دمو سنتي ورقة شجر يالله يهيك أماشي ألي يهي نقر يلما نلم لكن كساراتشين يا الدنيا كسارانو يا أخيرا كسارا بزي يلم أنت راس اللي تكسر كالفلق مالتينو أنا ببيت يمي ساقدو إني قلتينو والله إجي عزم الله أجركم بلاتشو ألتساساتكم نعملو نعم سلذيك ياكو من نبر سويو قرآن مستحسات كونه تارم بلوت انبي كاله ليلة السجاج كاله كسوس قد كاله هنا قن سورة الفاتحة تروار بمي كارا كونه سلاة ويفرس ما يكفري. السلام عليكم ورحمة الله وبركاته استاذ طياكي بن مبارك نوم من البات من الال عندت ليج آياتها موتونا بتسبوتشوا ለተስካር ማውጫ ገንዘብ ላኪ አሏት ተስካር እንዲያውጡላቸው ብር ላኪ ስለዋ አሏትና መላክ አለባት ወይ ለዛ ለተስካር እግረ መንገዳችን ተስካር ምንድነው ሰደቃ ነው ወይስ ምንድነው ዛላ ጥያቄ ማለኝ ማይክ ፍሪ ተስካር ምን ማለት ነው ተስካር ለመስከር ነው መጠጥ ተተመስከር ማለት ከሆነ እኔ ጀምሩ ነው ተስካር ወንድሞች የእስልምና አይደለም ይሄ ነገር የእስልምና አይደለም ተስካር እንግዲህ ይሄ ነገር ባህል ካለ በኢትዮጵያ والله አላቀም በእስልምና ግን ሽታውም የለም ቅንጣት የሚያል እንኳን እሱ ተስካር የሚለው የሱ ሽታ የምሽተትም የለም ሁለተኛ ነገር ለሰደቃ ቢባልም አትላክ صدقه بلشتكينا رغو ياسين ياسقرو بدعاله بدعارغو غزبن غزبشن چملقلق ليارغوت نو صدقه تفلغالش انچي تصدقلت اياتش نو هجنا مسجد ميسرى كاغنيش 10 برم بيهتون 100 برم بيهون ازا اسكبيلنا مسجدو اسكال لدرس اسك تسجدل لدرس اجرو لاياتش يهدال ويم دومو عند 30 40 كاسيت غزينا يدين اني بتنيو ለሰው ሲጽዩና ካሴቱ በተሰማበት ቀን አጅራለሁ ወይም መስሐፍ ቁርአን ግዚና በየመስጊዱ በትኒ ወይም ደግሞ በአገራችን በጣም ፈቂر የሆነ ኤሪያ አለ መስሐፍ ቁርአን እዛ ወይም ደግሞ ገንዘብ ላኪና የውሃ ጉድጓድ ይቆፍሩ አጅር ይሆንለታል አለ በዚያ ለተስካር የሚባለው ነገር በጣም አስቀያሚ ነገር ነው ማይክ ፍሪ ሰላም አለይኩም ተስካር የሚለውን ለመግለጽ ነው ተስካር ማለት አክሲን ከሄሴ ሰለምቴ መሆን አለበት በክርስቲያኖች ሰው ከሞተ በኋላ ልክ እስላሞች ሰደቃ ብለው እንደሚያወጡት የሚደገስ ድግስ አለ እና ይሄ ነው ይሄ ለማብራራት ነው የዘለኩት አፉበሉኝ ይሄ ነው እህቴ ምናልባት ሰለምቴ ስለሆነች ስለማጣጥ ነው ኢንሻአላህ ሆፕሊ አግኝተሽዋል ማለት ነው እህቴ ኢንሻአላህ በስልምና የለም ብለዋል ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ አንድ እህታችን ባሏ ለአልጋ ሲጠይቃት ብዙን ጊዜ ሲያጥልም እሷ ግን ደስ ያላት ጊዜ ብቻ ነው የምትጠይቀው እና እሱ ሲጠይቃት ብዙን ጊዜ ሲያጥልም ለአልጋ ሆክሙ እንዴት ይሆናል ማይክ ፍሪ እሺ ሆክሙ ይህች ልጅ መቆንጠጥ አለባት መቆንጠጥ ታቃላችሁ በ ግንኛ ምቅንጣው እንለዋለን ምቅንጣው يعني እናቷ መጣ እዚ ቂጥዋ ላይ ወይም ጀርባዋ ላይ ቁንጥጥ አርጋ ምን አባትሽ ይህኮ የነቢያችን ትእዛዝ ነው እንብያት ትበይ አለበዚያ ለይቱን በሙሉ መላእካ ለዓናስ ያወርዱብሽ ነው የሚያድሩ ብላ ያኒ ቁንጥጥ አርጋ አደብ ማስም እንድታደርጋት እንትን ያስፈልጋል። ነቢያችን እንደዚህ አሉ፣ አንድ ሰው ሚስቱን ለአልጋ ጠይቆ እንቢ ካለች ለሊቱን በሙሉ መላእካ ሲልዕንዋት ነው የሚያድሩ እስከ ፈጅር ድረስ። ሁለተኛ ከባሉዋ ጋር አኩርፋ ሰላም አለለውም አላናገረውም ካለች ደግሞ መላእክቶቹ ለዓና ያወርዱላታል እስከ ምትመለስ ድረስ። ለወንዲውም እንደዚህ ነው። ስለዚህ على كل حال ለወንዲውም ማለት ሰላም ማለት ነው። ሰላም ማክሮፉ ምናምኑ ተገቢ አይደለም በእስልምና። እሷ ስትፈልግ ግን ያላ ትለዋለች ማለት ነው። ይሄማ እንዴት ይሆናል ይሄ ነገር? አንዲት እኮ ነች አንዲት ጠየቀችኝና ምን አለችኝ? ሼህ አለችኝ ባሌኮ ጧት ማታ ሲሆን ልክ 9 o'clock 10 o'clock ሆነ መብራቱን ጥፍጥፍ አርጎ ተኙ ነው የሚለው አለችኝ። ወላሂ እንግዲህ ተኚ ይፈልግሽ ይሆናል በአልጋ። ስለዚህ ቶሎ ብለሽ ተኚ ብዙ ጊዜ አትወሰድበት ጧት ስራ ስለሚገባ አልኳት። አረ አይደለም አለች። ያልጋ ነገርማ ከሰላተል ፈጅር ነው ደስ የሚለው አለችኝ። አንቺስ? አልፈልግም ከፈጅር በኋላ ደስ አይለኝም። እሱ ግን ከፈጅር በኋላ ነው ቢስሚላህ ብሎ ሰላት ሰግዶ መጥቶ ከቁርስ በፊት በሱ ነው የሚቆርሰው አለችኝ። አቁርሲው አልኳት። ከፈጅር በኋላ ከፈለገ ከፈጅር በፊት ከፈለገ የሱ አቅ ነው ከፍተሽ መስጠት ነው ምንም ትል የለሽ ባልኳት። እኔ እኮ ከፈጅር በኋላ ደስ አይለኝም። ተስማሙ ምከሪው። ስለዚህ ይሄ እህታችን ደግሞ የምታደርገው ድርጊት ጥሩ አይደለም። ሷስ ትፈልግ እንትን ሷስ አትፈልግ ደግሞ እንቢ ማለትዋ በጣም ከሱና የወጣ ነገር ነው። ያአላህን ለዓና እንዳይወርድባት በፈለገው ያኺ يقول النبي صلى الله عليه وسلم يعني አንዲት ሴት ባልዋ ከጠየቃት ለአልጋ እሺ ማለት አለባት ولو كانت على التنور እሺ وفي روايه ولو كانت على القتبه يعني بفرس تملكت وندمش اندي تطببوت نبياتين بتقام قربوت بفرس هنا يهدو تملكت بجمل وين بفرس هنا اسو بفيت اسوا بسجربا يهدو بجمل افلك شالله قالات قلبت بلا مسطتنا مجمره اسوا ايلم بفرس يالو وين بجمل يالو اني جمع لا رغ منامن ايلم جن كاله اشي بلا مسطتنا ወይም ደሞ ለው ካረት አለ ተኑር ለምሳሌ ምድጃ ወጥ እየሰራች ነች እንጀራ እየጋገረች ነች እፈልገሽ ያለው ካላት ቆም ብላ ምንድነው የምትፈልገው እንካ ማለት ነው። የማይሆን ነገር እንዴ እኮ አይደለም የምናገረው ያለው። ሂዱና ሐዲሶቹ አንብቡና ወለው ካነት አለ ተኑር የሚለው ቃል ካገኛችሁ ተኑር ምን ድነው ብላችሁ ጠይቁ። እሺ ስለዚህ በማንኛውም ቦታ በማንኛውም ክስተትና በማንኛውም ጊዜ ሰውየው ያኒ የስሜቱ ከመጣ ማርካት ብቻ ነው ሴትዋ። ምክንያቱም የሸይጣን በር አትክፈትበት። እሱ ራሱም እንደዚህ መሆን አለበት። እሱ ራሱ ያኒ ለዓና የሚለው የመላእክ ለዓና አለበት የሚለው ሐዲስ አልወረደም እንጂ እሷ ከፈለገች እሺ ብሎ እንትን ማለት ነው። ኢላ ምን አሉ ዑለማዎቹ ከታመመች ዛሬ አሞኛል ካለች እሱም አቅሉ መጠቀም አለበት። እሱም አህያም ሆነ የለበትም እንስሳም ሆነ የለበትም ዛሬ የኔ ሙድ ጥሩ የለም እኔ ካንተ ጋር በተኛም ጥሩ ላስተስተህ አልችልም እኔ በጣም ሐሳብ መጣብኝ ትናንትና ትንሽ ታምሜ ስለነበርኩ የእንትኑ የስሜት ቦታ የለኝም አሁን ካለች ደሞ አንተ ደሞ ትግስት አርግ። ምክንያቱም የትዳር ህይወት ትሰጣለህ ትወስዳለህ እንጂ ሁሉ ጊዜ መውሰድ አትሆን አንተ። ኦኬ ስለዚህ ልብ በል እህቴ የበፈልገውን ቀን መስጠት ነው አልጋ ሄደህ እንትን ማድረግ ነው። ማይክሪ ኡስታዝ አንድ ሰው ሰላት ላይ ያለ ቢያስነጥሰው አልহামዱሊላህ ማለት ይችላል ወይ ወይም ደግሞ ከጎኑ ካስነጠሰው يرحمك الله مالت يشلال وي مايك فري الحمد لله لما لت يشلال انه يعني كسنة دلم قن الحمد لله مالت يشلال بسلاف لمن الحمد لله يسلات كفلنج الحمد لله سمع الله لمن حمد الحمد لله الحمد لله رب العالمين الرحمن الرحيم سلمي بال بصلاة الحمد لله بزوس الله الحمد لله لما لا تتشلال يا وقربيته قن ارحمك الله لما لا تتشلم هاي تشلم بصلاة يا الله ما يكفري ወንድሞች ማይክ ሰዱና ኢንሻአላህ ጠይቁ ማግሪብ ደረሰብኝ ኢንሻአላህ ለጊዜው የለውም ማይክ ፍሪ ኢብኑ ሙባረክ ማይክ ሰድ ሰላም አለይኩም ወራህመቱላሂ ወበረካቱ ይስማል ይስማል ኡስታዝ جزاك الله خيرا الله خير الجزاء وتني برتساتونال اني منو نغير يلهيم قدام مندنو سلت اسكار منام يادوت نغير عنده اني مراسو الغبانيم ياو ارسو ياكوتال بيي نبره نغير جن اند سموتنا اني مند ترداوت كونه بتلي اللي سوات بيت كوراغي اكبابي ميكبرن تناد ማለት ሰዎች ተደለጠን ምንድነው ሁለት ነገር ነው የሚገዛው በሬ ምናም ሁለት በሬ ይገዛና ለክርስቲያኑም አንድ ይታረዳል ለሙስሊሙም አንድ ይታረድና ከዛ እነሱ በነሱ አጠራር ያው እንደ ሰደቃ ማለት ነው እና ለሰው ለሟቹ ይድረስ ለምናም ይያሉ ቤተሰብ ዘመድ አዝማ ተሰባስቦ የሚበሉት ምግብ ነው ይሄ ነገር በእስልምና እንደማይፈቀድ ነው እና ልጅቷ ምንድነው ያለችኝ እንደዚህ አያቴ ስለች ያጨናነቁኝና በረላኪ አሉኝ እና ማለችኝ አይ አይቻልምና እንደዚህ እንደዚህ ብዬ አስረዳኋት ከዛ ከመላክ ተቆጠበች አሁን ዛሬ ደግሞ አባቷ ደውሎ እና በር እንደማትልክ ያቃሉ እኔ ቢቀርብኝ ወላኪን እኔ ሰደቃ ነው ማውጣው ለአባቴ ሰደቃ ላውጣ ስለሆነ በረላኪልኝ ብሏታ እና በዛ ተስማምተዋል መልሳ ደግሞ ስጠይቀኝ ያ ተስካር የሚሉት ነገር ቀርቶ ሙስሊሞቹን ሰብስቤ ዱዓ አደርጋለሁ ሰደቅ እንደ ሰደቃ ነገር አስወጣለሁ ነው ብላለች ለዛም መላክ ትችላለች ወይ ነው ኦሬዲ መላሹን በተለያየ ምክንያት መልሰውታል ሁለተኛ የረመዳን ከፋራ ነው ቀደም እንዳስረዱት ከሆነ ለጂቷ ለምሳሌ በጣም ተታመማለች በማንኛውም ህመም ቢሆን ያው ከፋር ማውጣት አንዳንድ በቀን አንዳንድ ምስኪን ማውላት እንደምትል ወላኪን ምንድነው ያለችው ወለ ለሁለት ሰዓት ለሶስት ሰዓት ምግብ ካልበላ ያመኛል ያለችው በጣም ያመኛል ምክንያቱም ጨጓራ ይነሳብኛልና መቋቋም ሰርቫይቭ ማድረግ አልችልም ምግብ ካልበላ ይሄ ነገር በጣም ከጣይነት ያለው ነገር እንደ ሞከሪምና ማልኳት እኔ ደግሞ አንድ ቀን ወይ ሁለት ቀን ሶስት ቀን ሞከረሽ አይተሽዋል ወይ ምናም ስላት አው አይቻለሁ ግን ለሁለት ሰዓት ለሶስት ሰዓታት ምግብ ካልበላ ኦሬዲ ያመኛል በጣም በከፍተኛ በሁኔታ ነው የሚያመኝ እና ከፋራ ደግሞ እንዴት መውጣት አለበኝ በቀን አንድ ምስኪን ማበላ ከሆነ ብር በብር ልስጣቸው ለምስኪኑ ብር ለምሳሌ አንድ 10 ድርሃም ወይም 20 ድርሃም ወይም 100 ድርሃም የሚበቃ ከሆነ እንደዛ አድርጌ በየቀኑ ብር ብሰጠስ ካልሆነ ደግሞ እንዴት ነው አሰጣጤ አንድ ላይ ወይም በየወሩ የወሩን ወይም የ15 ቀኑ ወይ ያለ ላይ ጀምሬ ብሰጠው ስለሚለው ነገር ጠያቄ በእንድካን ጋር ለዚህ ምላሽ እንፈልጋለን ጀዛከላ ኸይራን ማይክ ፍሪ እሺ በአንደኛው ጥያቄን ጀምሮ ወንድሞች ጥያቄው አሁን የተዝካር የዱዓ ላስደረግነኝ ሰደቃ ላስደረግነኝ የሚለው ጥያቄው በጥያቄ መልክ ነው መመለሰው እሺ አሁን ዝም ካላችሁ እያንዳንዳችሁ በቦክስ ነው መታችሁ እሺ አሁንም ጠይቀው ጥያቄ ካልመለሳችሁ የሳውዲ ቦክስ ደሞ ሩዝ በልተን ማሻአላህ አይቻለም ዩኑስ እነት አይደለም ሩዝ ከብሳ ማሻአላህ ይኮልኮል ታቃለ ኮልኮል ማለት የበግ ጭራ ያለው የበግ በስተጀርባው ጭራ ታውቃላችሁ እዛ ያለው ስብህ ስብ ምን ይባላል በአማርኛ ወንድሞች በአማርኛው ግበግ አለ አይደለም ቆዳው ስትቀርፈው ጭራ አላት በጭራው ያለው ስብ ማሻአላህ ስጋ ያለው ስብ ብቻ ነው ነጭ ነው ምን ላት ይባላል አይሽላት እሱ በሩዝ አድርገን ስንበላ ብታዩን እንዴት እነዚህ ምንድናቸው ሆኖ የምትለው ይሄን የበላ ሰው ደሞ ቦክስ ይመታ ወይልህ والله ስለዚህ አሁንም ጠይቃችሁ ጥያቄ መልሱት ኦኬ طيب ጥያቄው እንደዚህ ነው የሚለው الله سبحانه وتعالى بالقران من هلال انما الصدقات للفقراء والمساكين بلو يقتلال صدقاكو لمسكينوچنا لفقيروچ አሁን የሚበላ የሚጠጣ የሌለው ሰው ወይም ምሳበልቶ ራትና ቁርስ የሌለው ሰው ወይም ደግሞ ድሃ ሆኖ ቤት ክራይ የሚከፍልለት የለም ቀለብ የሚሰጠው የለም ስራም የለውም በጣም ተጨናንቆና በጣም ተቸግሮ የሚኖር ሰው ፈቂር ምስኪን ይባላል እሺ ሰደቃው ለነሱ ነው ብሎ ዘጋው አላህ Subhanahu Wa Ta'ala አሁን ለምሳሌ ወንድማችን ዩኑስ ወንድሙ ቢመተው ኦኬ ሰደቃ አድርጎ ምን ያደርጋል 3 በግ ያርድና እዚህ ያላችሁ በሙሉ ይጠራል እንበላለን ማንን እኛ አንዳንዶችን እንደነሱ እንደሱ ነው ነን አንዳንዶቹ ከሱ የሚበልጥ ገንዘብ ያለን ነው አንዳንዶቻችን በስብና በምግብ ይወፈርንና ምን ምግብ ያስጠላን ነገር ሰዎች ነን አብዛኞቻችን يعني እንደምታዩት ነው አይደለም በቀብር ትኑ ሰደቃ የሚደረጉ ማን ነው የሚበላው ወንድሞች እስቲ እነሱ እናገር የሚበላው እኔ አንተ እንቺ ምን አይደለም እሺ አሁን ይሰደቃ እንበለው ወይስ ሴሌብሬሽን ንበለው ወይስ ያመት በዓል ንበር ምን ንበለው ይሄው ጥያቄ ወንድሞች የኔ ጥያቄ አንድ ለምሳሌ ዩኑስ ወንድሙ ከመተበት ለምሳሌ አሁን ተቀብሮ ወይም ደሞ አገር ቤት ነው የሞተና እኛ ተሰብስበን ተዕዚያ ስናደርግ 2-3 በግ ያርድና ማታ እንጀራና መረቅ ያመጣል በየአይነቱ ሻሂ ያመጣል በየአይነቱ እንጀራ ይመጣል በየአይነቱ ቀይ ወጥ ይመጣል ስንበላ ስንጠጣና መሻለን እሺ ምን እንበለው አሁን ሰደቃ እንበለው ግብዣ እንበለው የልጅ የተወለደበት በዓል ነው እንበለው ምን እንበለው እስቲ ንገሩኝ ማይክ ፍሪ ንገሩኝ ካልነገራችሁ አትወጡ ማይክ ፍሪ ሰላም አለይኩም ኡስታዝ እኔ የምለው ይሄንን ሰርቶክ ሲሰራ ማለት ይሄ ነው እና ደስ ሜዳ ላይ ማፍሰስና መጣን ነው እንደዛ ማስተባበ በኩል ኢንሻአላ ሰላም አለይኩም السلام عليكم ورحمه الله وبركاته استاذ በዚህ ትክክለኛ መልስ አገኛለሁ ብሎ እስከ ፈጅር ቁጭ ብትሩ ሊሰጠው የሚችል ሰው የለም እና ወጀና አባአና ከማለት ውጭ መልሱ ይሄው ብቻ ነው استاذ መልሱ እና ወጀና አባአና ነው ከዚህ ውጭ ምንም ሌላ ነገር ልታገኛችሁ ተመልሰዋል ቆንጆ መልስ አግኝተዋል እስከ ፈጅ ማንንም ሰው መልስ ሊሰጥለት አይችልም ህክማ ጥሩ መልስ ሰጠች ገንዘቡ ጥለህ አጅር የማይገኝበት ቦታ መጣል መፍሰስ ነው ወንድማችን እንትኑ ኑር ሐሰን ደሞ እና ወቻችን ተተው ይሄዱልኝ ባህል ነው ያባታችን እንትን ነው ሌላ ባስ የለው ሰደቃ እንዳንለው ነው አላህ ነገሩ በሩ ዘግቶታል እንጃ እንዳንለው ሰው የሞተበት እንዴት ግብዣ ያደርጋል ሴሌብሬሽን በለው እንዴ ይሄማ ማሸፍ ሆነ ስለዚህ ያ ሰውየው እኔ ልንገራችሁ በእውነት ልንገራችሁ አንድ ሰው ወንድሙ ሞቶ አባቱ ሞቶ ወይ ሚስቱ ሞቶ ግብዥ ይሄን የሚደረግ ምግብ ያደረገ ወላሂ ወላሂ አقول لكم ቅንጣት የምታል አጅር ከአላህ ያገኝም አጅር ካላገኘስ ምን ያገኛል ወንጀል ነው የሚያገኘው የአጅር አንጻር ስኑ አጅር ያገኝም ምክንያቱም من عمل عملا ليس عليه امرنا فهو رد على نبياتنا انيا يللنبت انيا يادرغنو انيا يلدنغغنو انيا التونو سنة يادرغ سو ككيسو اوتتو الله فيتو لاي نو ميطلو يي درغيت على نبياتنا هي دمو اندزي نو سلازي هيته غنزب انداتلكي كلاكش الله سبحانه وتعالى من على القران ولا تعاونوا على الاثم والعدوان وتعاونوا على البر والتقوى ولا تعاونوا على الاثم والعدوان يعني مطفو سرا اجه تاسكبالت فاجه بمطفو سرا اتاسكبا ايش بمطفو نجر عنده من يلهنيال مساله غدنياچن نو زي غدنياچن معناته يعني نقرربالن ودا اسمرا هدي አስመራ ሄዶ እዛ አንድ ወር ቆየና ባንድ ሱቅ ውስጥ ነበርኩ አለ ቁጭ ብለን ያወራን አንዱ መጣ ባለ ዑማ ነው ባለ ጉፍጣን ነው መጣና ወረቀት እና ቀለም ይዞ ባካቹ ነገ ማክሰኞ የሸህ አብዱሰላም የአመት ዚያራ እኮ ነው አሁን ገንዘብ ያዋጣን ነው እና በደሪሃቸውና በቀብራቸው አንድ አምስት በሬ እናርዳለን እንደዚህ እናደርጋለንና እስቲ ለላህ ብላችሁ ገንዘብ አውጡ አለ እዛ ያሉ نحن وجدنا اباءنا سلام يلو በሙሉ ገንዘብ ሰጡ እኔ ቁሜ ዝም አልኩ አለ አንተ ለምን አትሰጥም ብሎ ሲጠይቁኝ አሁን በኪሴ የለም አልኩት ላ በሳውዲ አረቢያ ከሳውዲ አረቢያ መጣ አይደለም እንዴት በኪሴ ኪሴ ሀም ብን እጃችን ብናስገባ በሺው የሚቆጠር ገንዘብ ነው የሚገኝ ምንድነው አንተኮ ወሃቢ ነህ አንተ ምናምን ምናምን ብሎ ሲያስቸግሩኝ 150 ብር ሰጠዋቸው አለኝ ከዛ በኋላ ለምን ሰጠዋቸው طيب ወሃቢ ነው አሉ ኢንሻአላህ ካፍር ቢሉ ሙሽሪክ ነህ ቢሉ አው ብለህ መዝም እና እነሱ ያኔ ሄደው እንትኑ ዚያራው ተካሄደ ማለት ነው ዙ ሰው ተጠራ ሰባት በሬ ነው ምናምን ታረዱ መረቁ ነው ወጡ ነው ምናምኑ ተበላ በድብም መንዙማ ተደረገ ለሊቱን በሙሉ እስክስታ ነው ጨፈራ ነው ሲያደርጉ አደሩ ያን خلاص እና በዚህ ነገር እጅ ያስገባህ ማለት ነው ስለዚህ ولا تعاونوا على الاثم والعدوان الى ماكس والدمج እሺ ይሄ አንደኛው ነው ሁለተኛው ጥያቄ የጠየቀው ይህች ልጅ ካልበላሁ በየሁለት ሰዓት ካልበላሁ እኔ ስቃያለሁ ካለ ዑለማዎች ያስቀመጡት ደንብ አለ ማንኛውም ሰው የስኳር በሽታ ቢኖረው የደም ብዛት ቢኖረው የኩላሊት በሽታ ቢኖረው የልብ በሽታ ቢኖረው ዶክተርና ጠቢብ ካልመሰከረለት እሱ ራሱ ሊወስን አይችልም እኔ ካልበላሁ ያኒ በቃ እንትን አዙሪት ይመጣብኛል ካለ ወደ ዶክተር ይሄድ ዶክተር ሄዶ መድሃኒት ሰጥቶ ያኒ በሽታውን ሊቀረፍ ይችላል ከዛ በኋላ ይጾማል ላ በሽታው ሊቀረፍ አይችልም በሽታው አይነሳም ከሁለት ሰዓት በኋላ መብላት አለባት ይችላል ብለው ጠቢቦቹ ከወሰኑ እዚህ ላይ ሩክሳ ይሰጣታል እዚህ ላይ يعني مبلغ تشلالك ياندان دوكن عندان بمسكين تابلالك على وزيار راسه والسان راسه فتوى متسد مهن يلبهم ሁለተኛ ነገር እሺ ዶክተሮቹ አንቺ በየቀኑ አምስት ጊዜ ካልበላሽ ጤናሽ በጣም ይቃወሳል ለሞሞትም ቅርብ እንትን ይሆናል መብላት አለብሽ ብሎ ጠቢቦች ታማኝ የሆኑ ጠቢቦች ከመሰከሩላት ይህ በሽታ ለመቀረፍ ስለማይችል አላህ ያለው ኢጥዓም ምስኪን لم يقل جنزب الله سبحانه وتعالى ጠፍቶ አይደለም ጠፍቶት አይደለም ነቢያችንም ጠፍቶቹ አይደለም ኢጥዓም ምስኪን ወይም በገንዘቡ መስጠት ማለት ይችላል አላህና ረሱሉ ያሉት ግን ምግብ መስጠት ብቻ ብለው ወሰኑት ስለዚህ ገንዘብ አይሆንም በምግብ ነው የሚሆነው ማይክ ፍሪ السلام عليكم ورحمه الله وبركاته السلام عليكم ورحمه الله وبركاته ይስማል ያ ጀማዓ ድምጽ ወደ ውጭ እንደወጣ እኮ ተገደድኩኝ ኡስታዝ እኔ አንድ ምናልባት ፈገግ የሚያስብል ከሆነ አላቀም ዛሬ ነው ሸደፍ ላይ ሲያስ ያው ጥቁር ቀለም ለሽበት በመቀባት የተነሳ ነው ጥያቄው የተነሳው እና ሸጭ አሊ እምሩ ሙቷል አላህ ይርሐማቸው ያ በወላ አከባቢ ያሉ ናቸው አሉ የሰው ልጅ ጥቁር ቀለም ሲቀባ መቼም ጸጉሩ ቢጠቁርም ሽምግልናው ግንባሩ ላይ ቆዳው ተጨማደስ ተውቄ እንደ ብለው የተናገረበት ጊዜ አለ እና ይሄ ሼክ አንድ ጊዜ አጎንብሶ ሄድ ሰው አዩና በጣም አጎንብሶ ነው የሚሄደው በጣም ያረጀ ሰውዬ ነው ጺሙን ሙሉ ለሙሉ ተላጭቷል ምኑ ነው ነው ሰውዬ ይሏቸዋል ያ ወጣት ለመምሰል ነው እንደዚህ የሚያደርገው ብለው ይነግሯቸዋል የና ተብለው የተነገሩበት ጊዜ አለ እንግዲህ በዚህ ሽምግልናው ጺሙን ተላጨ ማለት ያው እናቲቱ አሮጊቷና ሽማግሌው ሰውዬ አንድ ሆኑ ለውጥ የላቸውም ከዚህ ሁሉ የሽምግልናው ለምን አይመርጥም ብለው ዛሬ ሲስቁን እንትናሉ ለምን በስተርጅና አንድ ሰው ጺሙን ሲላጭ ያው አሮጊት ሴትዮው ነው የሚመስለው አሮጊት ወንድ አይመስልም መቼም በጣም ሲስቅ ነበረ እኔ ጥያቄ ኡስታዝ መቼም በሴቶች የተመለከተ ጉዳይ ነው አንዴ ጠየቅ እንዳይሉኝ እንጂ ያው ግሩፕ ላንዳን የተሳሳቱ እንትኖች በመምጣት ምክንያት ነው እና እርግጠኛ ሳይኮን አንድ ነገር ሼር ማድረጀልም እንደመሰብሰብ ስላለ አንድ ሴት ልጅ በዚህ ፔሪድ በመተውንበት ጊዜ ነው መሰለኝ ያው ኢጃዛ የሚሉት ነገር በዛን ሰዓት ላይ አንድ ጊዜ እስቲግፋር ስታደርግ አንድ ሽረካ እንደሰገደች ቆጠርላታል ይሄ አንደኛው ነው ሁለተኛው ደግሞ ሰባ ወንጀሏ ይማረላታል ሶስተኛው ደግሞ ደረጃዋ በሰባ ከፍ ይላል ያላህ ያደርግላታል ከዛ ደግሞ ሀጅና ዑምራ እንዳደረገች ቆጠርላታል በአንድ እስቲግፋር የሚባል ነገር ሼር የተደረገ ነገር አለ እና ሰውም እየተቀባበለ ነገር ሼር ያደረገው ነው ኡነት እዚህ ያለ ፈድል ካለው ሃኒ አለውም ለሴቶች እንግዲህ እስትግፋራቸውን በዛ እንዳደርጉ መኛለሁ ከለለው ደግሞ ይሄን ነገር እንዴት ነው ገደብ ማድረግ ያለበት አንድ ሰው የሚለው ነገር ነው ጀዛኩም ላ ኸይር ማይክ ፍሪ ዩኑስ ምን ስትሆን ነው እስትንገረኝ ምን ስትሆን ነው ይሄን ካደረገች ይሄን አጅር አላት የሚባል ምን ስትሆን ነው ማይክ ፍሪ ላንተ السلام عليكم ورحمة الله وبركاته استغفار بمتادر قبت كزي استغفار وي سبحان الله والحمد لله يا أمول استغفار وشعلو تنستغفر الله الحمد لله ولا إله إلا الله الله أكبر استغفار يتبالو تن يا عند استغفار نوزيلا يتبلو شير يتدرق يعلو النابت عمم يزن عقانا قرسلو هونت ككلن ياكو هونة ያው ሃኒ አለውም በያለው ለሴቶች ትክክል ካልሆነ ደግሞ እያንዳንዱ መናገኘው ነገር ሼር ላለማድረግ ያው ከስታዛችን ሰምተን መልሱም ጥያቄውን እንትን ለማለት ነው በስቲግፋር ነው አንድ ስቲግፋር ካደረገች አንድ ሽረካ እንደሰገደች ሰባውን ጀሎ ይማርላታል ደረጃዋ በሰባ ከፍ ይላል ሐጅና ዑምራ እንዳደረገች ይቆጠርላታል ነው ተብሎ ሼር እየተደረገ ያለው ጀዛኩሙላህ ኸይር ኡስታዝ ማክፍሪ ዩኑስ አሁንም ጥያቄው ግልጽ አይደለም ማን ነሽ እቺ ሴት ምን ሆነች ነች ወይስ ማንም ሴት ነው ይሄ እድል የተሰጠው ለሴቶች ብቻ ነው ወይስ ምን ሆነች ሴት ነች ማክፍሪ ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ ፔሪድ ላይ የሆነች ሴት ፔሪድ እንግዲህ በወራዊ የሚፈሳቸው ደም 6 ቀን ነው 7 ቀን የሚፈሳቸው ደም በዛን ሰዓት በመተንበስ ሰዓት ግልጽ ከሆነ ስታዝ አንዳንድ ይስጡኝ ካልበለዛ ሴቶች ያስተካክሉት እንግዲህ አፍበሉኝ ስታዝ ደጋግሜ ማይክ ስላስ ያስቆጥ ማይክ ፍሪ አሁን ጥያቄው ግልጽ ነው ፔሪድ ስትሆን አይደለም እሺ ምን ነው እነዚህ በጣም ፈቂሮችና ስስታሞች ናቸው እንደዚህ ያሉ አንድ ሸረካ እንደ ሰገደች አሳነሱላት 1 ሚሊዮን ያደርጉትም እንዴ ደሞ ምንድነው እስትፋር ካደረገች ሐጅና ዑምራ ከማለት 7 ዑምራ 7 ሐጅ ቢብሉ ቆንጆ ነበር አወሳሰናቸውና ይህን አይነት ውሳኔ መስጠቱ ስስታሞችና ቁም ነገር ቢስ ናቸው እነዚህ እንደዚህ ቢየን መልሰው ወንድሞች ያፈስኩ ነው አይደለ ያሾፍኩ ነው ማወቅ አለባችሁ ከየት አመጡት ይሐዲስ ከየት ነው ያመጡት ሐዲሱ ከየት ነው መጣ እኔ አንድ ነገር ልነግራችሁ ነኝ አላሁ አለም ይሐዲስ ካለ እንዴ ለዑለማዎቹ ተደበቀ ማን ነው ፋብሪኬት ያደረገው የሐዲስ እኔ አንድ እንትን ላድርጋችሁ ነኝ አንድ ንጉስ ነበራሉ ዘሮ የነጉስ የወንድሙ ልጅ በጣም ቢዩቲፉል ሆነችው ልጅ ነበረች እሱ አጎቷ ማለት ነው አባቷ ማለት ነው አይደለ በጣም ቢዩቲፉል ስለሆነች እሷ ደግሞ ንግስነቱን ስለፈለገች ተስማሙና ሊያገባት ይፈልጋል አሁን አለ እንትኑ ንጉሱ ምን ያደርጋል አንድ ዓለም አመጣና ጠየቀው ይቺ የወንድሜ ልጅ ነችና ላገባት ይችላልሁ ወይ አትችልም አለውና አንገቱን ቆረጠው ገደለው ሌላ ዓለም መጣና የወንድሜ ልጅ ላገባት ፈልጋለሁ ራይችልም حرام ነው ገደለው ለሱ ደሞ ፈጃቸው እንግዲህ ስንት ዑለማዎች ገደሉ ይሁን ሁሉ ሲያደርግ አንድ ዓለም ነበር ይከታተለው ነበርና እሱም ጠየቀው አረባ ከይቻላል አለው አምጣትና እኔ ነው አቅድ የምጽፍልሃለው ኒካህም ያስርልህ እኔ ነኝ አለው እሺ ብሎ ሰው ተሰበሰበ ሴትም ወንድም ተሰበሰቡ ሙሽራዎቹ መጡ እሱም መጣ ወረቀት መጣ ስክሪፕቶ መጣ አቅዱ የሚጽፍ ሼክ ነው فقال زوجنا عليه الملك زوجنا البنت فلانة بنت فلانة لعمها الملك فلان زوجناها قالنا كذا مجرشا على مذهب التيس والخرفان بلو تصعف مالتنا نكاحو ياسرنو بفيلوشنا ببغوش مذهبنو بلو فرملت አሎ እንግዲህ ሌላ የለኝም በበጎችና በከፍት መዝሐብ እኛ በቃ ኒካሁን አስረን ለሃል ብሎ ሲጽፈው ገደለው ለሱ ግን አገዳደሉ የዚህ ይሻላል የዚህ እንትኑን ሰጥቶ ያኒ የሰው ማሰቂያ አድርጎ ነው የተገደለው እነዛ ግን ዝም ብሎ ነው የተገደሉ አይደለ እንደዚህ ብሎ ይባላል አሁን ደሞ ከየተኛው መዝሐብ ነው የመጣው ሃይድ ያለባት ሴት እስትግፋር ካደረገች ሺረክ አለ ሰገደች ነች እንደ 70 ሰላት ነው ነው እንደ 70 ምናምን የምትታሰብላት ሁለተኛ ዑምራና ሐጅ የምትታሰብላት እንደዚህ ከሆነማ ያኒ ሁሉም ሴት ሃይድ እንዲመጣላቸው በጣም የተመኙ ናቸው ሃይድ ሲመጣ 7 ቀን ወይም 6 ቀን እስትግፋር ያርጋሉ የስንት ሚሊዮን አጅር ያገኛሉ ማና ይሄ ግዜ የሚያጠፋ እንት ነው ማይክ ፍሪ ወንድሞች